أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله صلى الله عليه وسلم. All praises due to Allah, the creator of the heavens and the earth. In the name of Allah, the most compassionate, the most merciful. All praise and glorification be due to Allah, the creator of the heavens and the earth. I make peace and blessings. Sallallahu alayhi wa sallam. Indeed, the best of speech is the book of Allah. Indeed, the best of guidance is the guidance of Muhammad sallallahu alayhi wa sallam. I welcome all of you with Islamic greeting. My dear brothers and sisters, all of you attending here. Assalamu alaikum wa rahmatullahi wa ta'ala wa barakatuh. May peace and mercy and blessing of Almighty God Allah ta'ala be on all of you. Well, mashallah, do not forget. ፈጽሞ አትዘንጋ። በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ምስጋና አምልኮትና ውዳሴ ሰማያትና ምድርን ያለ ምሰሶ ላቆማቸው ለጌታችን ለአላህ የተገባ ይሁን። We bear witness that no one is worthy of worship but Allah. We bear witness that Muhammad sallallahu alayhi wa sallam was indeed his final messenger. እነሆ ከጌታችን ከአላሁ ስብሓነሁ ወተዓላ በስተቀር በእውነት አምልኮ የሚገባው አምላክ አለመኖሩን እንመሰክራለን። ተወዳጁ ነቢያችን ሰለላሁ ዐለይሂ ወሰለምም የአላህ ባሪያና መልእክተኛ መሆናቸውን እንመሰክራለን። ዱ ናት ፎርጌት፣ ፈጽሞ አትዘንጉ። ዱ ናት ፎርጌት፣ ፈጽሞ አትዘንጋ። ዱ ናት ፎርጌት፣ ፈጽሞ አትዘንጊ። ዋት ምን? ዱ ናት ፎርጌት ኻሊድ፣ ለራሴ መለዋለሁ። ዱ ናት ፎርጌት፣ ፈጽሞ እንዳትዘነጋ። ዋር ዱ ናት ፎርጌት፣ ምንድነው መዘንጋት የሌለብን ነገር? ዴር አር ሎት ኦፍ ቲንግስ ዳት ዊ ሹድ ናት ጎን ቱ ፎርጌት አባውት ኢት። በህይወታችን ስንኖር እንደ ሙስሊምነታችን ላንረሳቸው የሚገቡ በርካታ ነገሮች አሉ። እነዛን በርካታ ነገሮች ሁሉ አንስተን መነጋገርበት ጊዜው የለን። ነገር ግን ጥቂት ነጥቦችን፣ ወሳኝ የሆኑ ነጥቦችን አንስተን ዱ ናት ፎርጌት፣ በፍጹም እንዳትዘነጉት፣ በፍጹም እንዳትረሹ፣ በፍጹም ከልቦና ስር ለሰከንድም ቢሆን እንዳይወጣ፣ ዱ ናት ፎርጌት፣ በፍጹም እንዳትረሳ፣ እንዳትዘነጋ የሚል ኢንሻአላህ ወሳኝ ነጥቦችን አንስተን ለመነጋገር እንሞክራለን። ሁሉ ጊዜ እንደምናገረው my dear brothers and sisters, I'm not trying to make you a movable library. ሁሉ ጊዜ እናገራለሁ፣ ሁላችሁንም እዚህ ቁጭ ብዬ ሳስተምር ሁላችሁንም ተንቀሳቃሽ ቤተ መጻሕፍት ማድረግ አይደለም አላማዬ። ተንቀሳቃሽ ቤተ መጻሕፍት ማለቴ ቃሌን አድምጣችሁ ከቁርአንና ከሐዲስ ያወጣኋቸውን ጥቅሶች በልቦናችሁ ሰንቃችሁ በተግባር ሳትለውጡት በአእምሯችሁ ውስጥ ብቻ ቀርቶ ተንቀሳቃሽ ቤተ መጻሕፍት እንድትሆኑ ሳይሆን አላማዬ ለእናንተም መማሪያ ለኔም ልቦና መገሰጫ ሁለታችንም እኔም እናንተም ወደ ስብዕናችን ቀይረን ትክክለኛ እስልምና በእኛ ስጋ ለብሶ የሚንቀሳቀስበት በተጨባጭ ምድር ላይ የሚታይበትን ዋናውን አላማችን faith in action ኢማን በተግባር ነው። ኢማን በተግባር ስለሆነ do not forget አረ ፈጽሞ እንዳትዘነጉላችኋለሁ። ምንድነው መዘንጋት የሌለብን? number 1 የመጀመሪያው do not forget Allah አላህን በፍጹም እንዳትዘነጋ። ዱ ናት ፎርጌት አላህ፣ በፍጹም አላህን እንዳትዘነጋ። ሁ ኢስ አላህ? አላህ ማን ነው? በፍጹም መዘንጋት የሌለበት አላህን መርሳት በፍጹም የማይገባን የሰከንድ ሽርፍራፊ የሚያክል እንኳን ለጌታ አላህ ሱብሃነሁ ወተዓላን ከልባችን በፍጹም ላንረሳው ላንዘነጋው የሚገባው አላህ እርሱ ማን ነው? ጌታችን አላህ ራሱን ሲያስተዋውቀን እንዲህ ይላል። በተለይ ለታላቁ ነብይ ለሙሳ አለይሂ ሰላም ጌታችን አላህ ራሱን አስተዋወቃቸው። እንዲህ ብሎ ማንነቱን ገለጸላቸው። አላህ ማለት ማን ነው? መረሳት የሌለበት ጌታ። በሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ መልሱን እናገኛለን። ጌታችን አላህ ሱብሃነሁ ወተዓላ ለሙሳ አለይሂ ሰላም የተናገራቸው Indeed I am Allah እኔ አላህ ነኝ አላቸው። Indeed I am worshipped but me. እነሆ ከእኔ በስተቀርም ትክክለኛ አምልኮ የሚገባው አምላክ የለም። So worship me and establish prayer for my remembrance. ስለዚህ እኔም በብቸኝነት አጥርተ ተገዛኝ ለእኔም ደግሞ ሰላትን አቋቁም አላቸው ይላል። ጌታችን አላህ ምረሳት የሌለበት ጌታ ነው። አላሁ ሱብሃነሁ ወተዓላ ማንነቱን ሲያስተዋውቅ ከነስሙ ነው የነገረ። አላህ ማለት it is the one who deserves to be worshiped. መመለክ የሚገባው አምላክ ማለት ነው። አላህ ማለት መመለክ የሚገባው ጌታ አምላክ ፈጣሪ አስገኝ ተንከባካቢ ፍጥረት ዓለሙን ካለመኖር ወደ መኖር ያመጣ ነው። እንዲራያም አላህ እኔ አላህ ነኝ። ስሙን አስተዋወቀንና ቀጥሎ there is none dear except me ባህሪውንም ነገረን የሱም ማንነት አስረግጦ ገለጸልን። እነሆ ከእኔ በስተቀር በእውነት አምልኮ የሚገባው ማንም የለም። ከእኔ በስተቀር በእውነት አምልኮ የሚገባው ማንም ከሌለ ደግሞ so worship me ስለዚህ በብቸኝነት አጥረተ ማንንም ከኔ ጋር ደባል ሳታደርግ በብቸኝነት እኔን ተገዛኝ። establish prayer for my remembrance እኔንም ለማስታወስ ደግሞ ሰላትን አቋቁም አላቸው ይላል ለሙሳ አለይሂ ሰላም። ስለዚህ ጌታ አላህ ራሱን አስተዋወቀ። በርቀት በርካታ የቁርአን አናቅስቶች አላህን መዘንጋት እንደሌለብን ጌታ አላህ ሐቂቀተን ማንነቱን እንድናውቀው ሐቂቀተን አላህን የሚያውቁ ሰዎች ከባሮቹ በሱረቱል ፋጢር ምዕራፍ 35 ቁጥር 28 ላይ እንደገለጻቸው ጌታችን አላህ among his servants those who have gathered knowledge will concern and get conscious about him እንዛ ከአላህ ሱብሃነሁ ወተዓላ ባሮች መካከል እውቀት ያላቸው ሐቂቀተን አላህን የሚያውቁ ቁድራውንና ችሎታውን ኃይሉን የተገነዘቡ ሰዎች በእርግጥም አላህን ይፈራሉ ይላል። በእርግጥ ሰዎች አላህን እረስተው ማንነቱን ዘንግተው ጥበቡን ሳያስተውሉ ቀርተው ብዙዎች አላህን ስተዋሉ አላህን ከማስተዋወ ዘንግተዋሉ ያአላህን ማንነት ቸል ብለዋሉ። ጌታችን አላህ እንዲህ ይላል በሱረቱ ዙመር ላይ በሱረቱ ዙመር ምዕራፍ 39 ጌታችን አላህ ሱብሃነሁ ወተዓላ እንዲህ ይላል Allah is the creator of all the things and he is over all things disposer of affairs እርሱ አላህ የነገራት ሁሉ አስገኝና ፈጣሪ ነው። He is over all competent በነገራቱም ሁሉ ላይ ቻይ የሆነ ጌታ ነው። Disposer of the affairs ነገራቱን ሁሉ አስተናባሪ ልዑል አምላካችን አላህ ሱብሃነሁ ወተዓላ ነው። በሱረቱ ዙመር 39 ቁጥር 62 ላይ ነው ይሄንን አንቀጽ የምታገኙት። ግን ሱብሃንአላህ ሱረቱ ዙመር ምዕራፍ 39 ቁጥር 67 ላይ ግን እንዲህ ይለናል አላህ they have not appraised Allah with true appraisal አላህን መገዛት የሚገባውን መፈራት የሚገባውን ፍራቻ ለአላህ መሰጠት የሚገባውን ክብር ሰዎች አልሰጡት ይላል። وما قدر الله حق قدره they didn't know the power of Allah ya Allahin hayl alawqutun qudrahun altaraddutun zengitawutan ristawutan samayin yefettere midrin yasgenye fitratatin kale menor wede menor hulluna yametallu ul ayyan amlak mohunun sewoch zengitawutan selezi Allahin tanagere besuratu zumar 39 miraf 39 qutr 67 le they have not appraised Allah with true appraisal አላህን በትክክለኛ ቁድራውን አልተገነዘቡትም አላወቁትም ያአላህን ማንነት። ሰዎች ያአላህን ማንነት ሲዘነጉ የሱን ቻይነትና ጥበበኝነት ሲረሱ በእርግጥ ብዙ ወንጀሎችን ይፈጽማሉ ብዙ ነገሮችን ይሰታሉ። አላሁ ሱብሃነሁ ወተዓላ ማለት ማን ነው? አላህ ማለት መረሳት የሌለበት ጌታ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 26 ላይ ጌታችን አላህ ማን እንደሆነ ይገልጽልናል። በሱረቱል አሊ ኢምራን ሶስተኛው ምዕራፍ ቁጥር 26 ላይ ሰይ በል ይላል አላህ በል ሰይ ኦ አላህ owner of sovereignty አላህ ሆይ አንተ የንግስና ሁሉ ባለቤት ነህ በል ይላል። አዎ የንግስና ባለቤት ጌታችን አላህ ነው። you give sovereignty to whom you will and you take sovereignty away from whom you will አንተ ለምትሻው ሰው ንግስናን በርግጥ ተሰጣለህ። ትላንት የተናቀ ትላንት የተረሳ ትላንት የተረገጠ የነበረውን ቢላልን ከፍ አድርጎት በዘመናችን ሁሉ ቢላል ይወሳል። ስለዚህ አላህ ማለት ማን ነው? አላህ ማለት የተረሱ የተናቁ የተረገጡ ሰዎችን ንግስና በተቃራኒው ደግሞ አንተ በርግጥ ንግስናንም የምትነጥቅ ጌታ ነህ፣ ንግስናንም ትወስዳለህ። ፊርዖን የነበረውን ንግስና ሁላችሁም ታውቃላችሁ። ያንን ንግስና ግን ነጠቀው፣ ባህር ሆነ መጨረሻው። እርሱ አላህ ማለት ይህ ነው። You honor whom you will and humble whom you will. አንተ በርግጥ የምትሻውን ከፍ ታደርጋለህ፣ የምትሻውንም ዝቅ ታደርጋለህ። In your hand is all good. መልካም የተባሉ ነገሮች ሁሉ ጌታችን ሆይ በእርግጥ አንተ በእጅህ ላይ ነው ያለው። Indeed you are over all things competent. Indeed Allah is able to do in everything. Allah በእርግጥ በነገራቶች ሁሉ ላይ ቻይ ነው ይላል። አላህ በነገሮች ሁሉ ላይ ቻይ ነው ብለህ ተናገር። በእርግጥም ንግስናን የሚሰጥ ንግስናን የሚወስድ የሚያከብር የሚያዋርድ መልካም ነገሮች ሁሉ በእጁ የሆነ ሁሉን ቻይ የሆነ አላህ ነው። ይሄንን ጌታ do not forget በፍጹም እንዳትረሳው። do not forget it በፍጹም እንዳትረሺው። do not we forget it በፍጹም እንዳንዘነጋው። እስቲ ጌታችን አላህ ራሱን ማንነቱን ያስተዋውቀን። እንቀጥል ሌሎች ቁርአን አንቀጾችን እንመልከት። የጌታን የአላህ ሱብሃነሁ ወተዓላ ማንነት ማወቅ ከፈለግን ሱረቱ ጋሺያ ላይ መሄድ በቂ ነው። በሱረቱ ጋሺያ ምዕራፍ 88 ላይ ጌታችን አላህ ከቁጥር 17 ጀምሮ then do they not look at the camel how they are created ግመሉ እንዴት እንደተፈጠሩ አስተውሉም ነው ይላል አላህ። አቸው ብልህና በሳል አምሮ ላላቸው በእርግጥም ትልቅ የሆነ ተአምር አለበት። በሱረቱ ጋሺያ ምዕራፍ 88 ቁጥር 18 ላይ አላህ እንዲህ ይላል and at the sky how it is erected how it is raised እስቲ ሰማይንም ደሞ አስተውሉም እንዲያል ሰማይ እንዴት ከፍ እንደተደረገች አለ አላህ። ሰማይ እንዴት ከፍ እንደተደረገች ቁጥር 19 ላይ ወረደና and at the mountains how they are erected ተራሮችም በመድር ላይ እንዴት እንደተቸነከሩ አይመረከቱምን? እንዴት ተራሮች በመድር ላይ እንደተቸከሉ አያስተውሉምን? ቁጥር 20 ላይ ሱረቱ ጋሺያ ምዕራፍ 88 ቁጥር 20 ላይ and at the earth how it is spread out ምድርም እንዴት እንደተለጠጠች አይመለከቱምን አለ። ምድርን ስታስተውላ ተራሮችን በመድር ላይ ያሉ ችካሎች መሆኑን ስትረዳ ሰማይን ቀና ብለህ ስታስተውላ አላህን በትክክል ታውቃለህ። do not forget allah በፍጹም አላህን እንዳትዘነጋ። ሱብሃንአላህ የመካ ሙሽሪኮች የጌታ አላህን ማንነት ያውቁ ነበር፣ ችሎታውን ቁድራውን ተገንዝበው ነበር። ከአላህ ውጪ ሌላ አካልን ያመልኩ ነበር እንጂ ከአላህ ውጪ ሌላ አካልን ይጠሩ ነበር እንጂ በርግጥ ያላህን ሐቂቃ ማንነቱን የሱን ቁድራ ችሎታውን በርግጥ የሚያቁ ነበር። ምክንያቱም ቁርአን በሱረቱል አንከቡት ላይ የተረከለንን ነገር እናስተውል። በሱረቱል አንከቡት ምዕራፍ 29 ቁጥር 61 ላይ እናገኛለን አላህ if you ask them በትጠይቃቸው እነዛ የመካ ሙሽሪኮች who created the heavens and the earth and subjected the sun and the moon they would surely say Allah. ሰማያትን የፈጠረ ምድርን ያስገኘ ፀሐይና ጨረቃን የፈጠረ አረሱ ማን ነው ብለህ ብትጠይቃቸው they would surely answer Allah. እሱማ አላህ ነው ይሉሃል። then how are they are deluded? ታዲያ እንዴት ነው ከእውነት የሚመለሱት? ለምን ያስተባብላሉ? ክህደታቸውስ ለምን? why they forget Allah? ለምንድን ነው አላህን የሚረሱት? ለምንድን ነው አላህን የሚዘነጉት? It is Allah who verifies the heavens with different colors of stars. እርሱ እኮ አላህ ነው ማታ ምሽት ከቤታችን ስንወጣ ወደ ሰማይ ከዋክብት ያሸበረቀ ጨረቃን በሌሊት እንድትሰነጥር ያደረገ ከሰማይ ዝናብን ያዘነበ ምድር የተለያዩ ቡቃያዎችን እንድታበቀል ያደረገ እርሱ እኮ አላህ ነው። Do not forget Allah. በፍጹም አላህን እንዳትዘነጋ። የተለያዩ ቋንቋዎችን የፈጠረ በሱረቱ ሩም ምዕራፍ 30 ቁጥር 21 ላይ among his signs are the creation of the heavens and the earth and the diversity of your languages and colors for those who have gotten knowledge will remind ከአላሁ ተዓላ ድንቅ ተአምራቶች መካከል ሰማያትና ምድርን መፍጠሩ የቋንቋዎቻችሁ የቀለሞቻችሁ መለያየት ከጌታ ከአላሁ ሱብሃነሁ ወተዓላ የሆነ ከተአምራቱ መገለጫ ነው ይላል ሱብሃነሁ ለሚያስተነትኑ የአምሮ ባለቤቶች ልብ ላላቸው ሰዎች በእርግጥ ቋንቋዎቻቸው የቀለሞቻችሁ መለያየት ሰማያትና ምድርን መፍጠሩ ከአላህ የሆነ ተአምር ነው ይላል ሱብሃነሁ Do not forget this Lord. ይሄንን ጌታ በፍጹም አትርሳ። እስቲ አንድ ቁርአን አንቀጽ ላንሳና ወደ ሁለተኛው Do not forget ፍጹም መረሳት የሌለበት ነጥብ ሁለተኛ እና ያለ። ሱረቱ ጡር ላይ ምዕራፍ 52 ላይ ሱብሃንአላህ ጌታችን አላህ በሚያስገርም የንግግር ስልቱ አምላክ የለም ብሎ የሚያስተባብሉትን ኤቲስቶችን ወይም ደግሞ አምላክ የለም ብሎ የሚክዱትን ሰዎች ያናግራቸዋል። سورة الفاتحة مقراف صلاة سمس الله يزنقو زوج عالو الله يطبقن الله كما زنقات الله يزنقو سووش الله يرسو سووش تفترونو يمي طبقن يمتقن يدنك هوني ثانو سورة الطور مقراف أمسا هلت قطر صلاة سمس اسك صلاة سمس እንዲህ ይላል ጌታችን አላህ በሱረቱ ጡር ምዕራፍ 52 ቁጥር 35 or with they created by nothing እነሱ ከምንም ተፈጠሩን or with they created of themselves ፈጣሪ የለም ብለው የሚናገሩ ታዲያ እነሱ ሺ የራሳቸው ፈጣሪዎች ናቸው ከናንተ ውስጥ ማን ነው እኔ ራሴን ያስገኘሁት እኔ ነኝ የሚል ከናንተ ውስጥ ማን ነው እኔ ራሴን የፈጠርኩት ነኝ የሚል እሺ እነሱ ራሳቸውን ፈጥሯል እንዴ አላህ መልሱ ግልጽ ነው ሱረቱ ጡር 52:36 ላይ ደግሞ or do they create the heavens and the earth ሰማህና ምድርን ሽፋን እንዴት ነው የሚሆነው ይማ ሱብሃነ ረቢ glory be to Allah we worship you You are the one who deserves to be worshipped for Allah. Subhanallah. Do not forget Allah. Allah in kam yastawusu. Allah in fitsumu kam mayrasu. Establish for my remembrance. Anin lam astawus. Anin indah zanaga. Salatin akwakum ala Allah. De Musa alayhi salam. Allah in kam mayrasu sawwuch Allah herkin. Andinya yihun. Udatanya. Do not forget. What? ሁላችሁም አስተውሉ የትምርቴ እንብርት ይሄ ነው የትምርቴ እንብርት ነው this is the navel of my talk the burning issue what is that do not forget እንደቅን አትዘንጋ do not forget Do not forget what? Do not forget to have great aim. Great aim. تلك هلمن يمالم. تلك راين يمسنك. بفصم. Do not bulletin yourself. ራስን በፍጹም ራስን በፍጹም ዝቅ አርገሽ በፍጹም ዝቅ አርገ እንዳትመለከት ሁሉ ጊዜ aim high ትልቅ ነገርን ተመኝ do not forget to aim high ትልቅ ነገርን መመኘት በፍጹም እንዳትዘነጉ ከሐዲስ ከቁርአን አቅስቶች aim high do not forget about ትልቅን ማለም ትልቅን ነገር መመኘት በፍጹም እንዳትዘነጉ ይላል ቁርአንም ሆኖ ሐዲሶች እንመለከታቸዋለን በአላህ ፈቃድ Listen to this beautiful hadith. استوديو استهين مرت يونه والله beautiful hadith በጣም የሚያምር ሐዲስ ነው አድምጡኝ አቡ ሁረይራ ረዲየላሁ አንሁ narrated this beautiful story that the messenger of Allah said indeed in paradise in jannah bukhari ላይ ተዘግቦ የምናገኘው ሐዲስ አለ ነብዩ አለይሂ ሰላቱ ወሰለም ጣፋጭ ነው ሐዲሳቸውን እንዲህ ብለው አስተላልፉልን ጀነት ውስጥ 100 ደረጃዎች አሉ አሉ ነብዩ አለይሂ ሰላቱ ወሰለም ጀነት 100 ደረጃ አላህ indeed paradise jannah has got 100 degrees and levels 100 ደረጃዎች አላት ጀነት when you ask allah fas'aluhum just ask allah firdaws al-a'la the most high the firdaws al-a'la ask allah the most high firdaws al-jannah allah subhanahu wa ta'ala kemato daraja kallacho jinn ta'ala የበላይ የሆነችውን ትልቋን ጀነት ፊርዶስል ጀነትን ጠይቁት አላህን do not blatten yourself ራሳችሁን ትንሽ አድርጋችሁ አይታችሁ ራሳችሁን ትንሽ አድርጋችሁ ስላችሁ ፊርዶስል ጀነትን ከመያመልጣቸው ባሮች አትሁኑ ኤም ሃይ ትልቅ ህልም ይኑራችሁ ፊርዶስል አላ ኢንሻአላህ ፊርዶስል ጀነት ለመግባት ንያ ይኑራችሁ يقول النبي صلى الله عليه وسلم this 100 degrees and levels 100 درجه يا الله تو جنت ውስጥ 100 درجهዎች አንዱ ደረጃ አንዱ ከሌላኛው ሲነጻጸር የሰማያትንና የምድርን ያህል ርቀት አላቸው سبحان الله የሰማይና የምድር ያህል يا اخوتي في الله we are not going to be the same level in the jannah kullachinum jannat ust tanasasay daraja aynoren we gotta have a different levels and degrees yetelayayu yihone darajawosh no migetmen yetelayayu darajawosh no migetmen but ask allah firdaws al-a'la gin allah firdaws al-a'la nte sitlemnut firdaws al-a'la this shows the mentality of a believer ይህ ሐዲስ ያንድ ሙእሚን ያንድ አማኝ አእምሮ አስተሳሰቡ ምን ያህል ከፍተኛ ሊሆን እንደሚገባ የሚያነሳሳ ነው رضي الله عنه aims always high عبد الله عمر بن عبد العزيز رضي الله عنه من يلال اني زوتر تلك النجر يميمني تلك الدرجه يميمني نفس نبرني كل يالني نفس تلك نجرن يميمني نو تنش نجرن تمنيتو اياوك تلك مكينه ممغني ممنيته ما شاء الله بتام دس من النجر ሰፊ ቤት መለመነህ አላህን ማሻአላህ በጣም ደስ የሚል ነገር ነው በርስቅ ላይ ርስቅ አላህ እንዲጨምርልህ መለመነህ ማሻአላህ መለመንሽ ማሻአላህ አላህ የሚወደው ነገር ነው ዑመር ኢብኑ አብዱልአዚዝ ረዲየላሁ ዐንሁ ያለኝ የነበረኝ ነፍስ ዘውትር ሁሉ ጊዜ አዲስ ነገር ዘውትር ትልቅና ከፍተኛ ነገርን አላህን የሚጠይቅ ነፍስ አለኛ እስቲ ምን ተመኝቶ ነበር ዑመር ኢብኑ አብዱልአዚዝ ረዲየላሁ ዐንሁ I desire to marry the daughter of Amir al-Mu'minin, the leader of the believers. Ya Amir al-Mu'minin, ya Muslim mariwachin, ya amanyochin mari, setlij magwat fallakuin, Fatima bint Abdul Malik, and I married her. Ya Amir al-Mu'minin yonachin lij, Fatima bint Abdul Malik and magwat fallaku, tamanyawatin yila. And I achieved my goal and I married her. ግብይን ማሳካው አገባዋትም ማለ ዑመር ኢብኑ አብዱልአዚዝ I want to be the governor of Medina and I achieved that የአሚራል ሙእሚኒን ፋጢማ ቢንት አብዱል መሊክን ካገኘው በኋላ እሷ አለችኝ ትበቃኛለች ብያል ተቀመጥኩ ነገር ግን የመዲና መሪ መሆን ፈለኩኝ ይላል ትልቅ ህልም ነበረኝ ህልሜን አሳደገ የመዲና መሪ መሆን ፈለኩኝ then I achieved my goal ከዛም ግቤን አገኘሁኝ ይላል I became the governor of Medina የመዲና መሪ ሆንኩኝ ይላል عمر بن عبد العزيز رضي الله عنه I want to be Amir al-Mu'minin the leader of the believers ከዛ በኋላ የመዲና መሪ ሆንኩ በኋላ ደግሞ የሙእሚኖች የሙስሊሞች አሚር የነሱ መሪ መሆን ፈለኩኝ and I achieved my goal and I became the leader of Amir al-Mu'minin or the leader of the believers የሙእሚኖች የአማኞች መሪ ሆንኩኝ ይላል ያሰብኳቸው ትልልቅ ነገሮች ግቦቹ ሁሉ ተሳኩ and I have one aim that I want to be the people of paradise inshallah I'm going to be one of them by Allah's mercy አሁን ደግሞ ትልቅ ንያ አለኝ አለ ዑመር ኢብኑ አብዱል አዚዝ ትልቅ ንያ አለኝ እርሱም ከጀነት ሰዎች መሆን ነው inshallah I will get it by the mercy of Allah በአላሁ ስብሓነሁ ወተዓላ ፍቃድ ኢንሻአላህ በአላህ ላይ ተስፋ አለኝ ከፍ ጀነት ውስጥ ከሚገቡ ሰዎች ሆናለሁ አይ እንደሚመኝ ተመለከታችሁ የነብዩ አለይሂ ሰላቱ ወሰላም ሰሃቦች ሱብሃንአላህ because hereafter subhanarabbi look what the prophet sallallahu alaihi wasallam said Nabi alayhi salatu wasalam manan In the hereafter there is one place in paradise just only for one person the prophet peace and blessings be upon said በቀጣዩ ዓለም በአኺራ ጀነት ላይ ጀነት ውስጥ አንዲት ስፍራ አለች አንዲት ቦታ አለች only that is for one person ለአንድ ሰው ብቻ የሚሆን አንድ ስፍራ አለች አለ Nabi alayhi salatu wasalam just only for one person ላንድ ሰው ብቻ ነው የምትሆነው ምን አለው ነብዩ አለይሂ ሰላቱ ወሰለም እቺ ጀነት ውስጥ ያለችው ለአንድ ሰው ብቻ የምትሆነው ቦታ የመጀመሪያው ያላህ ሱብሃነሁ ወተዓላ ከሰው ዘሮች ፍጥረት አደም አለይሂ ሰላም ነውና አላህ አደም አለይሂ ሰላምን በእጁ ሰርቶታልና አደም አለይሂ ሰላም ይወሰደው አሉ ላ ወላሂ አይደል ታዲያ ነብዩ አለይሂ ሰላቱ ወሰለም Musa alayhi salam so Allah directly it is the one who spoke Allah directly Allah beqatta ya nagere newna Allah beqatta ya nagere Musa alayhi salam li gebaw yi gebaw allalu la wallahi Ibrahim alayhi salam yetawhid abbat beesat ust la Allah fikr blew yetoroboru libonacho ba Allah fikr teqatatlu befitacho sikqatatle yenebaro esat lesacho minun meslu yaltay ኬኖው ብኬኖው ምን ያምር ተመኪ ብለው የተወረወሩት ኢብራሂም አለይሂ ሰላም ጀነት ውስጥ ያለችው ያችን አንዲቱን ቦታ ይወሰዱት አሉ ነብዩ አለይሂ ሰላቱ ወሰለም لا والله he didn't say that but what the messenger of Allah said ask Allah to give me to me Allah ለኔ ይሰጠኝ ዘንዳ Allah ለኔ ይሰጠኝ ዘንድ ዱዓ አድርጉልኝ አሉ ነብዩ አለይሂ ሰላቱ ወሰለም ለዛ ነው ከአዛን በኋላ ይሄንን አዛን ምን ከአዛን በኋላ ይሄንን ዱዓ ምን እናረግላችሁ ለነብዩ አለይሂ ሰላቱ ወሰለም ከአዛን በኋላ የሚደረገው ዱዓ ማለት አላህ በጀነት ውስጥ ያቺ ለአንድ ስፖርት ሰውቻ የሆነችውን ጀነት ለተወዳጁ ነብያችን አለይሂ ሰላቱ ወሰለም ለሰው ዘር ምጥ ለነብያት ፍርጥ የመልእክተኞች ማክተም የነብያቶች መቋጫ ለሆኑት ለነብዩ ሰለላሁ ዐለይሂ ወዐላ አለይሂ ወሰለም እንዲሰጣቸው ዱዓ እናረጋለን ነብዩ አለይሂ ሰላቱ ወሰለም ለሌላ ሰው አሳልፈው አልሰጡም because he has got aim high ምክንያቱም ነብዩ አለይሂ ሰላቱ ወሰለም ትልቅን ራዕይ የሚያልሙ ታላቅ አላህ ባሪያ ነበሩና ሱብሃንአላህ ለራሲ the story of Musa የሙሳ አለይሂ ሰላምን ታሪክ እንመልከት እስቲ What is the story of Musa? የሙሳ አለይሂ ሰላም ታሪክ. Who is Musa first? Musa ማነው? አለይሂ ሰላም. Musa is the one who spoke Allah. ያ አላህ ነብይ ነው. ተውራት የወረደለት ያ አላህ ነብይ ነው. ባህርን እንደ ግድግዳ በዛች በትሮ ያቆመ ያ አላህ ነብይ ነው. የፊርዖንን ሳህሮች ደጋሚዎች ያሳፈረ ብሎም ለአላህ ክብር ስጁድ እንዲወርዱ የጌታን የአላህን ቃል ያስተማረ ህዝበ እስራኤልን ከግብጽ ቀንበር ባርነት ነፃ ያወጣ የአላህ ምርጥ ባሪያ ነው ሙሳ አለይሂ ሰላም. ይሄ ሁሉ ክብር አላህ ዘንድ ተሰጥቶት አላህ ወዶት ሙሳ አለይሂ ሰላም ግን የሚገርም ጥያቄ ነው ያቀረቡት በሱረቱ አዕራፍ ምዕራፍ 7 ምን ያህል ከፍተኛ ነገር ያልሙ እንደነበር they don't let them service ራሳቸውን ዝቅ አድርገው እንደማያዩ ይልቁን they aim high ትልቅ ነገር እንዲያደርጉ እንደነበረ ከዚህ የቁርአን አንቀጽ ማስተዋል እንችላለን ሱረቱ አዕራፍ ምዕራፍ 7 አንቀጽ 100 Subhanallah it says fi surah al-a'raf And when Musa arrived at our appointed time, Musa alayhi salam mala Allah, بسوره الاعراف مئراف 7 قطر 143. لقطرواچن بمتا غزي his lord spoke to him. جيتاو ارسون اناغرو. He said, اندهم مال, my lord, جيتاي هوي, show me yourself that I may look at you. አንተን አይህ ዘንዳ ማንነትህን ግለጽልኝ አላህ ወይ let me see you with my naked eyes ባይኔ ልይህ አላህ ወይ I want to see you with my naked eyes ባይኔ ላይ ፈልጋለሁ መጽሐፍ አውርደህልኛል አንተን በቀጥታ አናግሬያለሁ ከሌሎች ይሄ ለኔ ይበቃኛል አላለ ሙሳ አለይሂ ሰላም but Allah let me see you with my naked eyes ባይኔ ላይ ይፈልጋለሁ አለው ለአላህ Subhanahu wa ta'ala ምን ተከሰተ ከዛ ሱረቱ አዕራፍ ምዕራፍ 7 አንቀጽ 143 እንቀጥል አላህ said you will not see me but look at the mountain if it should remain in a place then you will surely see me الله سبحانه وتعالى لموسى عليه السلام እንዲህ አለው በፍጹም አንተ እኔ ልታየኝ አትችልም ነገር ግን ማንነቴን ለተራራው ገልጻለሁ ለተራራው ሲገለጽለት ተራራው በእርግጥ ረክቶ ብታገኘው በስፍራው ብታገኘው እኔ ለተራራው ተገልጬለት ተራራው በነበረበት ስፍራ ላይ ብታገኘው በእርግጥ እኔን ታየኛለህ አላህ but when his lord appeared to the mountain ነገር ግን ጌታው ለተራራው ሲገለጽ He rendered its level and Musa fell unconsciously. Tararaw nikut kut kut bulu ragafa. Musa alayhi salamin bednigati rasachon suta wedeku. And when he awoke, he said, Exit are you. Musa alayhi salamin kafint kene. Fint naklo. ራሳቸውን ስተው ስለነበር ማንነታቸው ሲመለስ ሲነቁ ጥራት ለጌታዬ ወዳንተ ዘንድም በነሳህ ተመለሱ and I am the first of the believers ከሙእሚኖችም የመጀመሪያው አማኝ አንተ በአይን እንደማትታይ መልእክት ደርሶኝ በውስጥ ያንኩ የመጀመሪያው ከተላቁት ካሉት ማህበረሰብ በእርግጥ የመጀመሪያው ሙእሚን ነኝ አሉ። አስተውሉ ሙሳ አለይሂ ሰላም አላህ ሁሉን ነገር አመቻችቶላቸው ትላልቅ ነገሮችን ለግሷቸው ግን አላህን ማየት ፈለጉ። አላህን ማየት ተመኙ ትልቅ ነገር ነው የተመኙት። ኢንሻአላህ ነገ በጀነት ውስጥ አላህን ከሚያዩት የአላህ ምርጥ ባሮች አላህ ያድርገን። እስኪ አስተውሉ ጀነትን አላህ ኢንሻአላህ ለግሶን በጀነት ውስጥ አይናይታው የማታቅ ልቡና ውስጥ ታስቦ የማያውቅ ልብ ውስጥ ልውል ብሎ የማያውቅ ጆሮ ሰምታው የማታውቅ ያንን የጌታችንን የአላህን በቸርነቱ ያዘጋጀልንን ጸጋ ፍርደውስ አዕላ ስንገባ ኢንሻአላህ። ግን ይህን ሁሉ ጸጋ የሰጠን በምድር ላይ እኛን የፈጠረና ያኖረ ህይወታችንን ሙሉ ሲጠብቀን የነበረው አላህ ጀነትን ካስገባን በኋላ ያንን ጸጋ የሰጠንን ጌታን አለማወቃችን ግን በጣም ያሳስባል። በጣም ነው የሚያሳስበው። አንተ ሳታውቀው ሰው ስጦታ አምጥቶ ይሰጣል። ሁሉ ጊዜ ከከሌ ዘንድ የሚመጣ አንድ ስጦታ ነው ትባላለህ። ወላሂ ከስጦታው የበለጠ ከጊዜ ሂደት በኋላ ያ ስጦታን የሚሰጠን ሰው ማየት ትናፍቃለህ። ማን ነው ለኔ እንዲህ ያስበልኝ ስጦታ በየጊዜው የሚልክልኝ? I want to know that person. ያንን እንትን አይገባውም ግን it is to make understand እንድንግባባ ነው። አላህ ሱረቱ ቂያማ ምዕራፍ 75 ቁጥር 25 ላይ በሱረቱ ቂያማ ምዕራፍ 75 ቁጥር 22 ላይ some faces that they will be reddened looking at their lord የዛን ቀን ፊቶች አብሮች ናቸው አላህ ፊቶች አብሮች ናቸው የዛን ቀን ምክንያቱም ወደ ጌታቸው ወደ አላህ ሱብሃነሁ ወተዓላ ዘንድ ተመልካቾች ናቸውና አላህን ተመልክተው ፊቶቻቸው ይበራል ልቦናቸው ቀልባቸው ይጸዳል። ቀጠለና ሱረቱ ቂያማ ምዕራፍ 75 ቁጥር 24 ላይ and some days some faces that they will be covered ተቆማቶ ተጨማዶ ጠቆሮ ፊቶችን ታያለህ በዛ ቀን expecting that they will be done to them something back breaking እርግጥ አላህ Subhanahu Wa Ta'ala ማንንም በዱንያ ላይ ሊያየው አይችልም። ሱረቱ አንዓም ምዕራፍ 6 አንቀጽ 101 ላይ there is Allah who sees you but you cannot see him. It is Allah who caps the visions but no vision can grasp him. አይኖች አይውትም አይኖችን ግን እርሱ ሁሉ ያያል አላህ በልብ ውስጥ ያለውን ትብቁ ሚስጥር ያውቃል። Aim high. Do not forget to aim high. Do not forget please to aim high. Great aim high. ሁሉ ጊዜ ትልቅ ነገር ተመኝ። ሱብሃንአላህ። የነብዩ አለይሂ ሰላቱ ወሰላም አንድ ሰሃባን አስተውላል። የታሪክ መዛግብት ስናገላብጥ ረቢያ ኢብኑ ካብን እናገኛለን። ረቢያ ኢብኑ ካብ ረዲየላሁ አንሁ he was the servant of the messenger of Allah. Ya Nabiyyu alayhi salatu wa salam agelgay neber. He carry his shoe. He bring this water for udu. Ya Nabiyyu alayhi salatu wa salam tamachon yizellachwal. Le udu yitekemubet zenda uha yametallachwal. Rabi' ibn Ka'b he was serving the messenger of Allah radiyallahu anhu. ረቢያ ኢብኑ ካዕብ ነብዩ አለይሂ ሰላቱ ወሰለም ይከብማቸው ነበር። As you all know the prophet peace and blessings be upon him is a generous man. ሁላችሁ እንደምታውቁት ነብዩ አለይሂ ሰላቱ ወሰለም ልቦናቸው በእዝነት የተሞላ ነብይ ናቸው። وما ارسلناك الا رحمه للعالمين. We have not sent you but to be the mercy for all the world. سورة الانبياء ምዕራፍ 107 ለዓለማት ሁሉ እዝነት እንጂ ለሌላ አድርገን አላህ ነህም አላችሁ። አዛኙ ነብይ አለይሂ ሰላቱ ወሰለም ረቢያ ኢብኑ ካብ ያደረገላቸውን ውለታ ረዲየላሁ ዐንሁ ያደረገላቸውን ውለታ አስተዋሉና ነብዩ አለይሂ ሰላቱ ወሰለም እንዲያሉ ኦ ረቢያ አስክ whatever you want to have that I may give you back ላደረክልኝ ውለታህን መመለስ የምችልበት ነገር ጠይቀኝ እስቲ ያ ረቢያ አስክ ሚ ጠይቀኝ እስቲ አሉት ነብዩ አለይሂ ሰላቱ ወሰለም what can I do for you in return back ላደረክልኝ ውለታ መልስ መልስልህ ዘንድ እስቲ ያ ረቢያ የምትፈልገውን ነገር ጠይቀኝ አሉት يا رب العالمين، سبحان الله، أستول ربيعة بن كعب رضي الله عنكم did not say that. Ask Allah to make me the richest man in the world. الله سبحانه وتعالى انطيقلني بعالم لاي ጸጋው የተترفرفለት ሀብት ያካበተ ሰው እንደሆን አላህን ለምኑልኝ አይደለም ያላችሁ። He didn't say that I want to be the governor of Medina when you are absent or go somewhere. ነብዩ አለይሂ ሰላቱ ወሰለም እርሱ ወደ ሌላ ስፍራ ሲሄዱ መዲና ላይ እርሱ በሌሉበት ሰዓት መዲናን የሚያስተዳድር ሰው አድርገው ሹሙኝ አላላቸው። Because Rabia ibn Ka'b radiyallahu anhu, he knows this world is going to be vanished. Yich adam tafi mohonwan yaqenba Allahum bi suratul Ar-Rahman ra'af 55 qutr 26 la everything on the earth is going to be perished. It's going to be vanished. Bimidr la yallo hullu tafi no yemtaachu memmuru hinsaawch wubatuch yirakfallu hinsaawch yodmallu በሰማይ ያሉ የተለያዩ ህብረ ቀለማት ያላቸው ከዋክብት ይረግፋሉ። ሰማይ ተጠቀለላለች፣ ምድር ትንኮታኮታለች። ሰዎች ሁሉ ከመቃብራቸው ተቀስቅሰው ይወጣሉ። የውመል ፉርቃን ነገሮች የሚለዩበት፣ ነገራት ሁሉ ግልጽ የሚሆኑበት የውመል ፉርቃን ያቺ ቀን ትመጣለች። بصورة القصص من رافع سمنت قطر سمانية سمنت لا everything on the earth is going to be perished كل من اجرت افين vanished سلطانو ميت افال جنزبو مهوبت ربيع ابن كعب جن سبحان الله يميقر من اجرنو يمن لسال لكو لنبي صلى الله عليه وسلم يميقر سبحان الله What he said, I want to be your companion in paradise. I want to be your companion in Jannah. And he said, Rabi'a ibn Ka'b, Be Jannah twist, yante guaddinya mouna falligal. I want to be your companion in paradise. በጀነት ውስጥ እኔ የምፈልገው ያ ረሱላህ ሰለላሁ ዐለይሂ ወሰለም አይ ዋን ቢ ፋር ፍሮም ዩ ካንተ መለየት አልፈልግም አይ ዋን ቢ ዊዝ ዩ ህልሜ ሁሉ ካንተ ጋር መሆን ነው በዱንያዬ ህይወቱ ጣፍጦታል ረቢዓ ኢብኑ ካዕብ ከተወዳጁ ከነብዩ አለይሂ ሰላቱ ወሰለም ስብዕናቸው ካማረው ከታላቁ ሰው ጋር ለዓለም ብርሃን ተደርጎ ከተላኩት ከነብዩ አለይሂ ሰላቱ ሰላም ጋር ኖሮ ከሳቸው ጋር ተላቆ መኖርን ለረቢዓ የማይደለው የሚቆረቆረው ሆነበት እንደ ቁርበት የሚቆረቆረው ሆነበት ስለዚህ አወነ ቢ ዩ ካምፓኒየን ኢን ፓራዳይስ ሱብሃንአላህ እኔ ያንተ አወነ ቢ ዩ ካምፓኒየን ጓደኛ መሆን ፈልጋለሁ ወጅን አረወነ ሉዚ ላጣህን ፈልግ አያች ረቢዓ ኢብኑ ካዕብ ምን ያህል አርቆ አሳቢ great he didn't forget to aim high ትልቅ ነገር መመኘት በፍጹም አልዘነጋ ነብዩ አለይሂ ሰላቱ ወሰለም ለሳቦቻቸው ሲያስተምሩ ሰለላሁ ዐለይሂ ወሰለም ሰሉ አለ ነብይ ያ ጀማዓት الخير ሰሉ አለ ነብይ ሰለላሁ ዐለይሂ ወሰለም ኢንሻአላህ The Prophet sallallahu alayhi wa sallam was teached his companions. Nabiyyu alayhi salatu wa sallam sahabuchachun yastamaru indi halu. Paradise I've got 8 different gates. Jannat 8 yetelayayu magbiya barroch allu atalu Nabiyyu sallallahu alayhi wa sallam. 8 yetelayayu jannat magbiya barroch allu atalu. የጾመኞች የሚገቡበት ባቡረኛን ጾመኞች የሚገቡበት አለ ሰላት ሰጋጆች የሚገቡበት በር አለ 8 በሮች አሉ ስብሓንላህ አንዲቷንም የጀነትን በር ማግኘት ሐዛኒ ኢዕመቱላህ ከአላህ የሆነ ትልቅ ፌቨር ጸጋ ነው፣ ውለታ ነው። ግን አስተውሉ፣ የነቢዩ ዓለይሂ ሰላቱ ወሰላም ሰሃባ አቡበክር ረዲየላሁ ዐንሁ he said to the messenger of Allah sallallahu alayhi wa sallam ለነብዩ ሰለላሁ ዐለይሂ ወሰለም ምን አላቸው? Is there anyone who is going to be called in 8 different gates of paradise? በእያንዳንዱ ስምንቱም የጀነት በሮች ውስጥ የሚጠራ ሰው ይኖር ይሆን እንዴ ብሎ ጠየቃቸው። ሱብሃንአላህ እኔና እናንተ ብንሆን እኮ ባንዲቷንም እንኳን እንዴት ብለን በገባን ማለት ነው። ሱብሃንአላህ الذي بده يطيقاتو ابو بكر رضي الله عنه if there anyone who will get in every different gates of jannah بسمنتهم يجنت بر مغبا يميغبا الله وي بده يطيقاتو قال النبي عليه الصلاه والسلام سعيد من صلى الله عليه وسلم اللي قالوا yes and I guess you gotta be one of them بارغت انت كندزه عينت سوش تهونال لبيي እገምታለሁ አሉ ነብዩ አለይሂ ሰላቱ ወሰለም። በስምንቱ ያ ኢኽዋቲ ፊላህ ማይ ዲር ብራዘርስ ኤንድ ሲስተርስ ፕሊስ ኤም ሃይ ዱ ናት ብሎትን ዩርሰልፍ ራሳችንን ዝቅ አናድርግ። ሁሉ ጊዜ ትልቅ ነገር እንም ዲግሪ ያላችሁ ማስተርስ ለማድረግ ማስተርስ ያላችሁ ዶክትሬት ለማድረግ ዘን ፕሮፌሰር ጀስት ዱ ናት ስታግነንት ዌር ዩ አር ያላችሁበት ቦታ ላይ ብቻ አትቁም። Do not forget to aim high ትልቅ ነገር መመኘትን በፍጹም አትዘንጉ። የሆነ የተወሰነ ገንዘብ ያላችሁ ገንዘባችሁን ለማሳደግ እንደዛ ሙአለን ወይን ገንዘብን በፍቅር ይወዳሉ ተብሎ ሱረቱ ተካሱር ላይ እንደተጠቀሰው ሳይነሰ ሰዎች ሳይሆን ገንዘብን በአላህ መንገድ ላይ የሚጠቀሙበት ልክ አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ እንደተናገረው The wallet has to be followed you not you going to follow the wallet adam anta litketel inji anta alam litketel dunya anta litketel inji anta dunya litketelat aygebam entar genzeb aydebkma leza kono ali ibn abi talib radiyallahu anhu min ilal subhanallah yinigir astawulu a person who have got a money will not go on to secure him will not go on to protect him but a person who has got a knowledge will secure it or protect it እውቀት የእውቀት ባለቤቱን ተጠብቀዋለች ገንዘብ ግን የገንዘቡን ባለቤት አትጠብቀውም ይላሉ ሱብሃንአላህ ይልቁንስ መጥፋውም ልትሆን ትችላለች so if you have a money ገንዘብ ካለ just have that money የበለጠ ርስክ እንዲሰጥ አስክ አላህ አላህን ጠይቅ። ለምንድነው ትልቅ ነገር ማንመኝ? ለምን ትንሽ ይሄ ነገር ሁሉ ጊዜ እንመኛል? ራሳችንን ትንሽ አድርገን ለምን እንሰላለን? Do not forget to aim high. ትልቅ ነገር ማለምን በፍጹም አትዘንጉ። አላህን ያወቀ ትልቅ ራእይ ያለው ፊርደውስል አዕላ ጀነትን ለማግኘት ፊርደውስል አዕላ ያችን ትልቋን ጅሮቶች ወንዞች ጅሮቶች የሚፈሱባትን فردوس الأعلى the most high يمنياتا and I want to end up my talk with the saying of Ibn al-Qayyim رحمه الله Ibn al-Qayyim says there is necessary for a person marching towards Allah he has to has Allah استول ابن القيم رحمه الله من الجميل ودا الله سبحانه وتعالى منجد يميغواز ودا الله يميروت ودا الله يميغواز سو ሁለት ነገሮች ያስፈልጉታል ወሳኝ ነው ምንና ምን he has to has high aspiration ትልቅ ነገር የሚመኝ መሆን መቻል አለበት አንተ ስብሃነ ረቢ الله تعالىك ነው الله اكبر الله اكبر الله اكبر الله is the greatest الله تعلق نو تعلق ሆኖ ከጌታችን الله تعلق ነገርን እንጂ ምንንም ማንጠብቅ ከጌታችን ከታላቁ ጌታችን ከታላቅ ሆኖ ከጌታችን الله ታላቅ ነገርን እንጂ አንለምንም። ርካሽ ትንሽዬን ነገር አንለምንም፣ ትልቅን ነገር እንለምናለን። ስለዚህ ኢብኑ ቀይም ምን አለ? በጣም ያስተዋል ወደ አላህ ለሚሮጥ ሰው ትልቅ ንያ፣ ትልቅ የሆነ ራዕይ፣ ትልቅ የሆነ ህልም እንዲሁም ደግሞ ወደ ቅኑ ጎዳና የሚመራው እውቀት ያስፈልገዋል። እውቀት የልብ ብርሃን ነው፣ ለነፍስ ህይወትን የሚሰጥ ነው፣ ነፃ የሚያወጣ ነው፣ ከባርነት የሚያላቅቅ ነው። ስለዚህ እውቀትና ወደ ቅኑ ጎዳና የሚመራው እውቀት እንዲሁም ደግሞ ሃይ አስፒሬሽን፣ ትልቅ የሆነ ህልም ሊኖረው ይገባል። ትልቅ ህልም ካላቸው ከጀሃነም እሳት ነፃ ከሚሆኑ በፊርዶስ አዕላ ከሚቀማጠሉ ትላንትና ታስተውሳላችሁ፣ በፓልቶክ ስለ ሃይ አስፒሬሽን ስንነጋገር የነበረው ስለ ትልቅ ህልም ስናልም የነበረው ፊርዶስ አዕላን ስንመኝ የነበረው ጌታችን አላህ በቸርነቱ በራህመቱ በእዝነቱ ሰጠን፣ ያንን ጊዜ አስታውስ ነው ብለን የምናወራበትን ቀን አላህ እንዲያመጣው። ሱብሃንአላህ just have aim ምን በሰማ ነው ተጠቃሚ አድርገን እኔም በተናገርኩት ለራሴ መገሰጫ ህይወቴን መለወጫ ለእናንተም ባደመጣችሁት ታሪካችሁን መገለበጫ ስብዕናችሁን ማደሻ ወደ ህይወት መቀየራ አላህ Subhanahu Wa Ta'ala ያድርግልን። የተማርነው ትምህርት ፊርዳውስ አልአዕላን የምናገኝበት አላህ ያድርገው። ጌታችን አላህ ከመቃብር ቅጣት ጠብቆ ከጀሃነም እሳት አድኖ ሲራጥን በብርሃን ፍጥነት ከሚያልፉ ድንቅ ባሮቹ አድርጎ በመቃብር ውስጥ ኑረን አልብሶ ከጭንቅ ገላግሎን ጌታችን አላህ Subhanahu Wa Ta'ala በፊርዳውስ አልአዕላ ከነብዩ አለይሂ ሰላቱ ወሰለም ጋር አብሮ ከሚሆኑ ሰዎች አላህ Subhanahu Wa Ta'ala ያድርገን። Do not forget. በፍጹማት ዘንጋ። What? Do not forget Allah. الله سبحانه وتعالى فتصمو بهيوت ستنور do not forget Allah. الله عند ترسى هلت do not forget to have high aspiration to have high aim تلكن هلم كمالم بفتصم بفتصم عند تزناغا نزون هلت نغروش كتمرن لزاري بكيو جيتاچن الله لتمرن من التكمه يدركن واكي ودوان الحمد لله رب العالمين والسلام عليكم ورحمه الله وتعالى وبركاته يا جماعة الخير. يسمان خير ما شاء الله أستاذنا عزمين أزانيون نقر هنا أسماهم يقول أرد نبر نيتورك أتشكروها أسماهم من داركين خير ما شاء الله خلت دقيقة لك خلت دقيقة لهم كاني سعط لي مالتينو ليلا مايك ناز ميفلك سؤال مايك ميفلك سؤال انذا شكلله بولت دقيقه وسط هاي اسبيريشن كنبراتشو سوتش مكاكل تنكن نجر كتمنيو سوتش مكاكل عنده يا الله نبي يونس سليمان عليه السلام نو ياو جيزي سلاليله نو نغروش يياساطرون منناقربو እንጂ የቁርአን አስተምሮት ከውቅያኖሱ ብንቀዘፍ ብንቀዘፍ የሚያልቅ አይደለም የሚያልቅ አይደለም። ሱለይማን አለይሂ ሰላም እናንሳ ከዛ ድረስ እንግዲህ ሁለት ሱለይማን አንድ ደቂቃለች። ሱለይማን አለይሂ ሰላም እንግዲህ ሱረቱ ነብል ማዕራፍ 7 ሱረቱ አንቢያ ማዕራፍ 1 ላይ ታሪካቸው መመልከት ትችላላችሁ። ሌሎችም የቁርአን አንቀጾች ላይ እንዲሁ ሱለይማን አለይሂ ሰላም የዳውድ አለይሂ ሰላም ልጅ ናቸው። አባታቸው ሩለር ነው፣ መሪ ነው። ሱለይማን አለይሂ ሰላምም ንግስናን አግኝተዋል። ነገር ግን ንግስናን አግኝተው ወአፍትን ማናገር፣ እንስሳዎችን ማናገር፣ የእንስሳዎችን ድምጽ መስማት ብዙ ብዙ ከጌታ ከአላህ ዘንድ ብዙ ነገር ተሰጥቷቸው ግን ሁለት ዱዓ ያደርገው ነበር። ሁለት ዱዓ እነዛን ሁለቱን ዱዓ ተናግሮ ይወርዳል። አንደኛ ኦ አላህ forgive my sins አላህ ሆይ ወንጀሎች ኃጢአቶችን ሁሉ ማረኝ ብሎ ሱለይማን አለይሂ ሰላም። ሁለተኛ give me a kingdom that you had not given for anybody that you will never going to give for anybody else ከዚህ በፊት ለማንም ሰጥተው የማታውቀው ወደፊትም ለማንም የማትሰጠውን ክብር ንግስና ለግሰኝ አሉት። ጌታ አላህ Subhanahu Wa Ta'ala ለግሳቸው high aspiration ንግግር መነየት ወይም ማግኘት ኸይር ማሻአላህ የተሰጠኝ ሰዓቱ ላይ ሰዓቴን ላክብር። 10 ሰዓት ይላል የኔ ሰዓት አቆጣጠር። 1 ሰዓት ሙሉ ሞልቻለሁኝ። ኸይር ተረኛ ፕሮግራም ማን ነው የሚመራው? ወንድሞች ወይም እህቶች፣ ቀጥሎ ያለው ፕሮግራም ምንድን ነው? ማን ነው የሚመራው? እባካችሁ እጃችሁን አውጡና ፕሮግራሙን አሳውቁን።